ثم بعثنا من بعدهم موسى وهارون إلى فرعون وملئه بآياتنا فاستكبروا وكانوا قوما مجرمين فلما جاءهم الحق من عندنا قالوا إن هذا لسحر مبين قال موسى أتقولون للحق لما جاءكم أسحر هذا ولا يفلح الساحرون قالوا أجئتنا لتلفتنا عما وجدنا عليه آباءنا وتكون لكم الكبرياء في الأرض وما نحن لكما بمؤمنين ثم بعثنا من بعدهم موسى وهارون إلى فرعون وملئه بآياتنا قدم سيل كتتكست نبيات وشبه على رجمه بما تكتل مالتم نبي الله نوح لك كذا رجمه يتلعي ملك سنوش اندي كتلو تادر جالة سيل النهود النساليه النبراهيم እና ሉጥን የመሳሰሉትን ነው በጥቅሉ ያስቀመጣቸው ማለት ነው። ከዛ ፈቅ ብሎ መጣና በጣም ታዋቂና ዝነኛ የነበሩት ነብዩላህ ሙሳና ሃሩን በግል እንደገና የብቻቸው ሊያወጣላቸው ነው ማለት ነው በጥቅል ማለፉን ትቶ። እና ከነዛ ካለፉት ነብያቶች በማስከተል ሙሳንና ሃሩንን ወንድማማቾችን በጣም ራላክናቸው ወደ ኢላክራውነ ወደ አምባገነኑ ወደ ፍራውን ወመለይህ አብረውት ወደ ነበሩ ሽማምንትና ባለስልጣናትን ጭምር የአያቲና ነቢይ መሆናቸውን የሚያረጋግጡ መዕጅዛዎች አትይዘን ወይም ደግሞ የተለያዩ መለኮታዊ መመሪያዎችን አስጨብጠን ወደ እነዚህ ጀያቶች ላክናቸው ሙሳና ሃሩንን ይላል። ፈስተክበሩ እና ፊራውንና አብረውት የነበሩት ሽማምንቶች በእነ ሙሳ በኩል የመጣላቸውን መለክትና መመሪያ ከመቀበልና ተመከተል ኮሩ ወካኑ ቀውመ ሙጅሪሚን በጣም ጠማማ የሆኑ ህዝቦች ነበሩና ይላል። እነሱ እንግዲህ ከመካዱም ከማጋራቱም አልፈው እንዳውን ፍራውን እኔ ወራሴ ጌታ ነኝ ወደሚለው አጣጫ እያመራ ስለነበረ በዛው ከነ ሙሳ ያመጡት መለክት ሊዋጥላቸውና ፈተውም ሊቀበሉት አልፈለጉም ማለት ነው። ምክንያቱም ጠማማዎች በመሆናቸው በጥሜት ብዙ ጊዜ የገፋቸው ከዛ ተስተቱ መመለክ ያዳግተዋልና የሚቀመሱ ሆነው አልተገኙም። ፈለማ جاءهم الحق من عندنا እና ከኛ የሆነ እውነት በእነዚህ በሁለት ነቢያቶች አማካይነት ሲመጣላቸው ጊዜ ያው እናንተ ጌቶች አይደላችሁም ሰማይንና ምድርን በውስጥና በዙሪያቸው ያሉትን ፍጥረታቶች የፈጠረ ኃያልና ጥበበኛ የሆነ ጌታ አለ እሱን ማወቅና በሱ ፍቃድ መገዛት አለባችሁ የሚለው ቁም ነገር ከኛ ሲደርሳቸው ጊዜ ቃሉ ይህ ጊዜ ነቢዮችን ስም ለማጥፋትና ተቀባይነት ለማሳጣት ምን አሉ? ኢነ ሀዛ ለሲሕሩ ሙቢን ይህ ሙሳና ሃሩን የሚናገሩት ነገር ግልጽ የሆነ ሟርትና አስማት ነው። እነሱ ያው በምስጢር ወደ ጎረቤት ሀገር ሂደው ሲሕር ተምረው መጥተው ህዝቦችን የሚያደነግዝና የሚያወናብር ነገር እውነት አስመስለው እየነገሩን ነው እንጂ ይህ እነሱ እንደሚሉት ነቢይ ሆነው ሳይሆን ሲሕር ነው አምጥተው ህዝባችንን አደንግዘው ወደ ስተት ሊያመሩት የሚሞክሩት በማለት ተቸዋቸው እንደተለመደው ማለት ነው። ይህ ጊዜ ሪሳላቸውን እንግዲህ ነቢዩ ሙሳ ሲሕር ነው ተብሎ እና ትርጉም ሲሰጥባቸው በጣም ተሰማቸው። እነሱ መቀበላቸው ቢቀር ሌላው ተራው ህዝብ እንኳን እንዳይጠቀም ስም አጠፉና ለመከራከርና ይሄ ነገር ሲሕር ላለመሆኑ ለማረጋገጥ ቆርጠው ተነሱ ማለት ነው። ቃለ ሙሳ አተቁሉነ ሊልሐቂ እንዲህ አይነት ቁልጭ ያለውን እውነትና ቁም ነገር ሲሕር ነው ብላችሁ ስሙን ታጠፋላችሁ እንዴ አሏቸው። ለማ ጃአኩም ይመጣላችሁ ጊዜ የአላህን መመሪያ እንዳውም ጥሩ ጠቃሚ ነገር ነው ብላችሁ መቀበል ሲገባችሁ ሌሎች እንኳን እንዳይቀበሉና እንዳይከተሉት ስሙን ታጠፋላችሁና ሲሕር ነው ብላችሁ ታበላሹብኛላችሁን አሏቸው። አሲሕሩን ሀዛ ለመሆኑ አሁን ይሄ የምናገረውና የማስተምረው ነገር ሲሕር ነው? ምኑ ላይ ነው ሲሕርነቱ? ሲያስረዱኛ ወላ ይፍሊሑ ሳሒሩን እና ሳሂሮች ደግሞ ምንጊዜም አይቀናቸውም። ይልቁንስ ስለ ሲሕርና ስለ ሳሂር እኔ አውቃለሁኝ ምን ውጤት እንደሚያመጣ። ሳሂር ማለት አወናባጅ ነው፣ በአላህ እና በፍጥረታት መካከል ገብቶ የሚያዘባርቅ ህገ ወጥ ሰው ነው። ሳሂሮች ደግሞ ለጊዜው እንኳን ቢያስመስሉና ቢያታልሉ ዙረው ዙረው እዚህ ዱንያም ላይ ሆነ በመጨረሻው ዓለም አላህ ስብሓነሁ ወተዓላ አይወድቁ ውድቀት የሚያወድቃቸው ከንቶች ናቸው እንጂ የሚቀናቸውና የሚሳካላቸው እንዳልሆኑ አቃለሁኝ። ታዲያ እኔ እነሱን ሆናለሁኝ እንዴት ሲሕር ነው ትላላችሁ የኔን መለክት በማለት ተከራከሯቸው ማለት ነው። አሉ አጅተና ሊተልፊተና አማ ወጀድና አለህ አባአና አንተ አባቶቻችንና ቅድመ አያቶቻችንን ያገኘንበትንና ያወረሱንን እምነትና አምልኮት ልታፈናቅለን ነው እንደ የመጣህብን ታዲያ አሉ። እኛ ያው አባቶቻችን የወረስነው እምነት አለን። ያንን እምነታችንን ትተን ከዛ ተፈናቅለን እንደገና አንተ አዲስ ባመጣኸው ዘይቤ እንድንገባና እንድንወናበድ ትኩረታችንን ወደዛ ለመሳብ ነው አይደለም ትጣጣረው? ወተኩነ ለኩመል ክብሪያኡ ፊል አርዲ እና በዚህ በሃይማኖት አሳባችሁ አንተና ወንድምህ በዚህች ሀገር ላይ ክብርና ግርማ መጎስ ልትጎናጸፉ እኛን አውድቃችሁ ካፊሮች ናችሁ ብላችሁ እናንተ እንደገና በአዲስ ዘይቤ ነቢይ ነን ብላችሁ ስልጣን ላይ ልትወጡና የሀገሪቱን ክብርና ልዕልና ልትቀዳጁ እንዳሰባችሁ ተደርሶባችኋል ተባሉ ማለት ነው። ወማ ነህኑ ለኩማ ቢሙእሚኒን ስለዚህ እኛ ለእናንተ ነቢይ ነን ብላችሁ 10 ጊዜ ብትሰብኩና ዜራችሁን ብትዘረዝሩ ጭራሽ የምናምንላችሁ አይደለንም በማለት አቋማቸውን ግልጽ አደረጉ ማለት ነው። وقال فرعون اتوني بكل ساحر عليم فلما جاء السحرة قال لهم موسى ألقوا ما أنتم ملقون فلما ألقوا قال موسى ما جئتم به السحر إن الله سيبطله إن الله لا يصلح عمل المفسدين ويحق الله الحق بكلماته ولو كره المجرمون وقال فرعون اتوني بكل ساحر عليم إن فرعون ወዳውኑ ይኸው ይዘውት የመጡት ሲህር ነው ስለተባለ እንግዳውማ ሳህሮች ከሆኑ በሀገሪቱ ውስጥ የሚገኙትን የሲህር ባለሙያዎችና ሊቃውንቶች አሰባስባችሁ አምጡልኝ በማለት ትእዛዝ ሰጠ ማለት ነው። እንዳውም እኛ እሱ ጋር መወዳደር የወረዳ ወርደን ክብራችን ይነካል። ስለዚህ ይሄ የአንድ ተራ ጠንቋይና የሟርተኛ ሙያ ስለሆነ በየመንደሩ ያሉትን ሟርተኞችና አስማተኞች ሰብስባችሁ አምጡና እናወዳድራቸው አለ ማለት ነው። እና ቢኩል ሳህርን አሊም ማለት በሲህር በዚህ በሟርትና በአስማት ሙያ የተካኑና የሰለጠኑ የሆኑትን ሰዎች አሰባስባችሁ አምጡና እነሱ ጋራ ይፋጠጡና ይከራከሩ። እኛ በምን አሰራችን የወረዳ ወርደን እነሱ ጋራ ምን ጨማለቀው ማለት ነው። በዚህ መሰረት እንግዲህ በዛ በግዛት ውስጥ ያሉትን የሲህር ባለሙያዎች ሁሉ በየክፍላት ሀገሩ ተሰባስበው እንዲመጡ አደረገ ማለት ነው። ፈለማ ጃአ ሰሐረቱ እነዚህ የሲህር ወይም የሟርት ባለሙያዎች ተሰባስበው ለውድድር ተጋብዘው ሲመጡ ጊዜ ቃለ ለሁም ሙሳ እንደ ቀረቡ ገና ነቢዩላህ ሙሳ እንደ አሏቸው አልቁ ማ አንቱም ሙልቁን በሉ እናንተ እኛን ለመወዳደር ተፈልጋችሁ ከመጣችሁ እኛን የምትችሉ ከሆነ ለውድድር የምትጠቀሙበትን ነገር ጣሉ እና እስቲ ይታይላችሁ አሏቸው። ያው ነቢዮች በሁሉም ነገር እንግዲህ ንቁና ብቁ ስለሆኑ በፕሮፓጋንዳውም ደረጃ የበታችነትን ላለማሳየት እንደማይፈሩ ደረታቸውን ነፍተው በሉ እንግዲህ እኛ ልትወዳደሩ ከመጣችሁ የምታረጉትን አድርጉ፣ በምትፈልጉት መንገድ ቅረቡ፣ እኔ አጠፋውን ለመስጠትና ለማክሸፍ ዝግጁ ነኝ አሏቸው ማለት ነው። እሺ አሉና እነሱም እንግዲህ ለውድድር መጀመሪያ ምንድነው ሙዕጂዛ የሚለው ብለው አጥምተው ነበረ። እባብ ብትሩ እባብ ይሆንለታል፣ እንደገና የእጁ ይበራለታል ተብሎ ተነግሯቸው ነበረ። በተለይ በጣም አደገኛ የነበረው የብትሩ ጉዳይ ስለነበረ በዛ ነገር ነበር ትኩረት ሰጥተው የተዘጋጁት እነሱ። እና በብዙ አጋሰስ የተጫነ ጥቅል ገመድ ነው ይዘው የመጡት። ያንን ገመዳቸውን ትልቅ ሜዳ ላይ እንደዚህ እየፈቱ ነሰነሱ፣ እንደ ጉዝጓዝ አመሳቀሉ። ከዛ በኋላ ሲት የመሰለ ነገር ቀላጭ ነገር ረጩት በአፍላ ጠራራ። እና ያ ሙቀት በሚነካው ጊዜ የከረረው ገመድ እንደገና እየለዘበ እንደዚህ ተማዘዝና ይንቀሳቀስ ጀመረ። ህይወት ያለው መሰለ ባመስሎ በዛ በሜዳ ሙሉ ያለው ገመድ ቢፍቱ እንግዲህ እንደ ካትራም ጥቁር ነው። መልኩንም ቀየረው፣ ማብለጭለጭም ጀመረ። እንደገና ደግሞ ሲያረጥበው መንቀሳቀስ ሲጀምር ጊዜ በቀጥታ ያ መስኩ እባብ የተሞላ መስሎ ታየ ማለት ነው። በሌላው ቦታ ወጃኡ ቢሲህሪን ዐዚም እንደሚለው አላህም ራሱ አድንቆታል። ሲህር ሆኖ ነው እንጂ የከሸፈው ቀላል ሙከራ አልነበረም ማለት ነው። ፈለማ አልቀው ያንደው ድድር ያሰቡና የተዘጋጁበትን ነገር ሲያቀርቡና ሲጥሉት ጊዜ ቃለ ሙሳ ማጅቱን ቢህ ሲህሩ እንግዲህ እናንተ ያመጣችሁት ነገር ይሄ እርግጥ ሲህር ነው አሏቸው። ማለትም እኔን ሳሂር ብላችሁ ያው እናንተ እኔን ልትወዳደሩ ነው የመጣችሁት። እኔ ሲህር አይደለም ይዤ የመጣሁት። ይልቁን ሲህር ከፈለጋችሁ ትክክለኛውን ሲህር አሁን እናንተ አመጣችሁት፣ ይሄ ሲህር ነው። እኔም አምንበታለሁ ሲህር መሆኑን። ግን እኔ የምሰጠው አጠፋ ሲህር ሳይሆን ሙዕጂዛ ነው እና መጀመሪያ ይህንን እወቁ። ሲህር የፈለገውን ያህል ቢቆለም በመጨረሻ ግን ሙዕጂዛ ሲመጣ መቋቋም እንደማይችል ትርግ ትገነዘቡ ዘንዳ መጀመሪያ ይህ ሲህር መሆኑን እናረጋግጣሉ ማለት ነው። ኢነላህ ሰዩጢሉሁ ይህንን ደግሞ እኔን ለማስደናቀፍ ያመጣችሁትን የሟርትና የአስማት ኮተታችሁን አላህ ሳያከሽፈው እንደማይቀር ነው። ان الله لا يسلو عمل المفسدين الله ياتيوچنا يابلاشوچن تكبار አቀናውምنا ለጊዜው እንኳን ትልቅ ዝግጅት ቢመስልና ትኩረትን ቢስብም ከትንሽ ጊዜ በኋላ ይሄን ሁሉ ጥረታችሁን ከንቱ አድርጎ እንደሚያመክነው የኔ ጌታ አላህ አልጠራጠረም አሏቸው ማለት ነው። ወልሕቁ الله الحق بكلماته እና በውሳኔ ቃሉ ወይም በማስረጃው እውነትን በግሯ ያቆማታል ዛሬው ወለው ከሪሃል ሙጅሪሙን ተማማዎቹ ሁሉ የኔን ቢመቀዳጀትና የእውነትን ማስጨነፍ ቢጠሉና ቢንደሸገሹም እንኳን አላህ ሱብሃነሁ ወተዓላ ውሸትን አክሽፎ ዛሬ እውነትን እንደሚያቋቁማት አልጠራጠርም አሉ ማለት ነው። እና በዛ መሰረት ሳቸው ያቺ የሙዕጂዛ ዘንጋቸውን ጥለው እንዳለ ያን ሁሉ ገመድ ሰብስባ እንድትውጥና እንድትሸነፉ ተደረገ ማለት ነው። فما آمن لموسى إلا ذرية من قومه على خوف من فرعون وملئهم أن يفتنهم وإن فرعون لعال في الأرض وإنه لمن المسرفين وقال موسى يا قوم إن كنتم آمنتم بالله فعليه توكلوا إن كنتم مسلمين فقالوا على الله توكلنا ربنا لا تجعلنا فتنة للقوم الظالمين ونجنا برحمتك من القوم الكافرين فما آمن لموسى إلا ذرية من قومه እና ከወገኖቻቸው ገና አዲስና ለጋ የሆኑ ትውልዶች እንጂ ለሙሳ አላመኑላቸውም ይላል። እንግዲህ በዛ በከተማ ውስጥ ሁለት አይነት ህዝቦች ነበሩ በዛው። አንደኛ አቅባጥ የሚባሉት የዛው ያገሩ ተወላጅ የፊራውን ዘሮች ማለት ነው። ሁለተኛ ደግሞ ከጎረቤት ሀገር ፈልሰው የመጡት ከፍልስጤም አካባቢ እስራኤሎቹ የነብዩላህ ሙሳ ስጋ ዘመዶችና በተሰቦች ማለት ነው። እና እነዚህ እንግዲህ ስደተኞቹ በነዛ በአጥባቶቹ ተጨቁነውና ተረግጠው ነበር የሚኖሩት። አሁን እነዚህ አለ ዘመናት ተረግጠውና ተጨቁነው የቆዩት ግልልቆቹ በእድሜ የገፉት ነብዩላህ ሙሳ ለመቀበልና ለመተባበር አልቻሉም። ምክንያቱም በጭቆና ብዙ ዘመን ያሳለፈ ሰው የበታችነት ስለሚሰማው ጥላቴን አንድ ነገር ተቃውሞ ካሳየሁኝ ወዳውኑ ያጠፋኛል ብሎ በመፍራት በቀላሉ ነፃ የሚያወጣው ኃይል እንኳን ይመጣ ለመደገፍና ለመተባበር አይችልም ማለት ነው። ግን ከነዛ የሚወጣ አዲስ ትውልድ ያባቶችንና ያያቶችን ታሪክ በሚገባ ታስረዱት ትኩሱ ትውልድ ለመቀየርና አቋሙን ለማስተካከል ይችላል። ስለዚህ ነብዩላህ ሙሳ ሲመጡም በእድሜ የገፉት ሳይሆኑ አዲሱ ትውልድ ነው የደገፋቸውና ከጎናቸው የቆመላቸው ማለት ነው። እነዛ ቀደም ሲል የነበሩት ትልልቆቹ ግን ሊያምኑላቸውና ሊረዷቸው ያልቻሉት ለምንድን ነው? አላቆፊ ምን ፍራውን ወመለኢን ፍራውንና አብረውት የነበሩት ሹማምንቶችና ባለስልጣናቶችን ከመፋት የተነሳ እነሱ እንግዲህ ቁም ስቅል የሚያሳጣ ግፍና በደል ፈጽሙባቸው ስለነበረ አሁን ደግሞ ከሙሳ ጋር ተባብረዋል ተብሎ ከተነገረባቸው እንደሚያጠፋቸው በመፍራት ልባቸው እንኳን ቢመኝም ለማመንና ነብዩ ሙሳና ሃሩንን ለመተባበር አልቻሉም ማለት ነው። አንየፊነው እና ፊራውን ይህን ሰውዬ የተቀበልን እንደሆነ ፈተና ላይ ይጥለናል፣ መከራ ያደርስብናል ብለው በመፍራት ብዙ ጊዜ ያው የጭቆና ሰለባ በመሆናቸው የባሰ ችግር ላይ እንወድቃለን ብለው ሊያምኑላቸው አልቻሉም ማለት ነው። እና እንዴት ነብይን ያህል ነገር ያውን ከአንድ ሁለት ነብይ ተልኮ ከወገኖቻቸው እንደገና ጥላትን ፈርተው እነሱን ከመቀበልና ከመተባበር ወደ ኋላ እንዴት አሉ ልትሉ ትችላላችሁ። ያልተያዘ ሰው ግልግል ያውቃል እንዴ? እና ፊራውንን ባታቁት ነው እንዴ የምትሉት ሰዎች? ወእነ ፊራውነ ፊራውን የሚባለው እኮ ባለ ስልጣን በዛው ለዓሊም ፊል አርዲ በዛች ሀገር ላይ በጣም የጀነነ ከባድ አምባገነን ሰው ነበር። ለራይ የለውም ማለት ነው። ወእነሁ ለሚነል ሙትሪፊን እሱ ደግሞ በጣም ድንበር ያለፈ ሰብአዊ ርህራሄ የሌለው አረመኒ የነበረና የሱ ቁጣት እውነትም ሊፈራ የሚገባው ነገር ነበር። እናንተ ግን በታሪክ አሁን ስለምትሰሙት አንድ አምባገነን እንትን ቢል ከወገኔ ነጣ የሚያወጣይ ከመጣ ለምን አልቀበለውም ትላለህ? ፊራውንን ያላወቀ ነው እንዴ የሚለው? ፊራውን አንደኛ ከርሱ በላይ የማንንም ሐሳብ የማይቀበል ሐሳበ ግትር፣ ሁለተኛ ደግሞ ጥላቶቹ ላይ የሚፈጽመው በደልና ጥቃት እንደወሰንና ገደብ የሌለው ሰው ያደርገዋል ተብሎ የማይታሰብ የሆነ ነገር የሚፈጽም አውሬ ነገር ከመሆኑ የተነሳ ነው እነሱን እንዳያምኑ ያደረጋቸው ይላል። የአዲሱ ትውልድ ግን ስለሱ ጥቃት ታሪክ እንኳ ቢነገረው በአካሉ ላይ ብዙ የደረሰና ያየው ነገር ስለሌለ ላ እንደዚህ ሆኖ እንግዲህ ተመቀጠል የፈለገ ይሁንና አንድ ለውጥ መምጣት አለበት ብሎ ቆርጦ ተነሳና ነብዩ ጋር አፈረ ማለት ነው። ወቃለ ሙሳ እና ነብዩላህ ሙሳ ይሄንን እንግዲህ የሰውየውን ያለውን ተፈሪነት ኡመቶቻቸው ላይ ተጽኖ እንዳያሳድርባቸው በመስጋት ምን አሉ መመሪያ ሲሰጡ ያቀው እናንተ ወገኖች ይንኩንቱም አመንቱም ቢላ እንግዲህ አሁን በቃላችሁ እንደተናገራችሁት በኔ ጌታ በአላህ አምናችሁ ከሆነ ፈአለይ ተወከሉ በዚህ በእምነታችሁ ሳቢያ ፍራኡን ያጠቃናል ብላችሁ እንደገና እንዳታወላውሉ በርሱ ብቻ ተመኩ በአላህ አንዴ አላህን ተቀበለናል የመጣው ይምጣ አላህ ነው የሚረዳን ብላችሁ በጠንካራ እምነት መጋፈጥ መቻል አለባችሁ እንጂ አለበለዚያ ፍራኡን ሲሰማ ምን ያረጋናል ብላችሁ የምታወላውሉ ከሆናችሁ ተውለት ያጣ እንደምትወሩ ነውና ተጠንቀቁ አቋማችሁን አስተካክሉ ብለው መከሩ እንኩንቱም ሙስሊሚን እንዳላችሁት ሙስሊሞች ለአላህ ፍቃድ እየሰጣችሁ ታማኞች ከሆናችሁ የገባችሁለትና ያመናችሁለት ጌታ ስለሚደግፋችሁ በሱ ብቻ ተማመኑና ተመኩ ይህ ከሆነ ደግሞ አላህ ማታ ማታ ዲሉን ለእኛ እንደሚሰጠን አልጠራጠርም በማለት እምነታቸውን እንዲያጠናክሩ መመሪያ ሰጧቸው ማለት ነው እና ሰዎችም አላህ ነስሩ ሽቶላቸዋልና ይህንን የነቢይ መመሪያ በማክበርና በመቀበል ፈቃሉ አለላህ የተወከልና አሉ እንዳልከውም ባመንበት ጌታ በአላህ ተመክተናል በሱ እንተማመናለን ረበና ላ ተጃአልና ፊትነተ ሊልቀውሚ ዛሊሚን ጌታችን ሆይ ለእነዚህ ግፈኞችና በደለኞች ለሆኑ ህዝቦች ፈተና እንዳታደርገን አሁን እነሱ እኛን ለማጥቃት የቻሉ እንደሆነ በአንተ አምነናል ካልን በኋላ ይኸው ያመኑበት ጌታ ለምን አላዳናቸውም እውነት ከሆነ ለምን አልደረሰላቸውም እያሉ ለኩፍራቸው እንዳውም እንደ ማስረጃ ይሆናል እኛ መጠቃት ስለዚህ በእኛ ላይ ጥቃታቸውን ለመፈጸም መቻላቸው እኛን መጉዳቱ ብቻ ሳይሆን እነሱ ያሉበትን ዙልም እንደ ሀቅ አድርጎ ያሳያቸዋልና ለባከበኛ ሰበብ እነዚህ ሰዎች የበለጠ በጥፋት ላይ ጥፋት እንዳይደርጉና እንደ ፈተና እንዳንሆንባቸው በማለት ለመኑ ማለት ነው። وأوحينا إلى موسى وأخيه أن تبوأ لقومكما بمصر بيوتا واجعلوا بيوتكم قبلة وأقيموا الصلاة وبشر المؤمنين وقال موسى ربنا إنك آتيت فرعون وملأه زينة وأموالا في الحياة الدنيا ربنا ليضلوا عن سبيلك ربنا اطمس على أموالهم واشدد على قلوبهم فلا يؤمنوا حتى يروا العذاب الأليم قال قد أجيبت دعوتكما فاستقيما ولا تتبعان سبيل الذين لا يعلمون وأوحينا إلى موسى وأخيه ወደ ነብዩ ላህ ሙሳና ወደ ወንድማቸው ወደ ሃሩን የሚከተለውን መልእክታችንን አስተላልፈን ኢላ አላህ አንተ በዋ ለቀውሚኩማ ቢሚስር ቡዩታ ለነዚህ ለተከታይ ወገኖቻችሁ በሚስር ከተማ ቤቶችን ሊያዘጋጁላችሁ ይላል ማለት ምንድነው እንግዲህ ተሰባስበው ሃይማኖታቸውን በጋራ በሚያከብሩበት ጊዜ ጥላቶቻቸው አደጋ እየጣሉና ጥቃት እየፈጸሙ አስተገሯቸው ስለዚህ አላህ Subhanahu Wa Ta'ala ነስር እስከሚመጣላችሁ ድረስ ምን አደረገ ነብዮችን ሁላቸውንም ሄዳችሁ በየቤታችሁ የመስገጃ ቦታ እየመደባችሁና እየመረቃችሁ በየቤታችሁ ስገዱ ጀማዓን እንመጣለን እያላችሁ ለጥቃት ሰለባ አትሁኑ በማለት በየቤታችሁ የመስገጃ ቦታ እንዲያዘጋጁላችሁ አዘዝናቸው ነብዮችን ነው ወጃሉ ቡዩተኩም ቂብላ እና መኖሪያ ቤቶቻችሁን መስገጃ ቦታ አድርጓቸው አላቸው ማለት ነው ቂብላ ማለት ሙስወለን እንደማለት ነው እኔ ዘንዳ ግድ መምጣት አለብን ብላችሁ ለችግር አትጋለጡ ሁላችሁም በየቤታችሁ ወቅቱን ጠብቃችሁ ከሰገዳችሁ ዶሩራ ነውና ምንም ችግር የለም በማለት መመሪያ ስጧቸው ወይም ይጃሉ ቡዩተኩም ቂብለተን ማለት ቤቶቻችሁን ወደ ቂብላ አዝሯቸው በራቸውን የሁሉንም ቤቶች በር ወደ ቂብላ በኩል የዞሩ አድርጓቸውና በዛ አቅጣጫ ስገዱ ሲመጡ ጥላቶቻችሁ እንዲታዩ ፍለፊት ማለት ነው እና ቀንስተም ያልፍድረስ መቸም ሰው ብዙ ጥቃት ያጋጥመዋልና ሶላት እንኳን በግላቸው እንዳይሰግዱ ቁንስቅል ያሳጧቸው ስለነበረ በመሰባሰባቸው ምክንያት የባሰ ጉዳት እንዳይደርስባቸው በየቤታቸው እንዲሰግዱ የመስጊጃ ቦታዎቻቸው ደግሞ ቤቶቹ በራቸው ወደ ቂብላ እንዲዞሩና እግር መንገዳቸውንም እንደ ሶላት አልፈው ለመጠባበቅና ለመቆጣጠር እንዲችሉ አዘዘና መመሪያ ሰጣቸው ማለት ነው ወአቂሙ ሶላት እና በተቻለውና በተገኘው አጋጣሚ ሁሉ ግን ሶላታችሁን አስተካክላችሁና አዘውትራችሁ ስገዱ ስርዓቱን ጠብቃችሁ ማንኛውም የነብይ ዲን ሶላት የሌለበት የለምና ያው ሶላት ከጌታ ጋራ የሚያገናኝ ልዩ ሁኔታ ነውና እሱን እንዳትተው ወበሽሪል ሙእሚኒን በዚህ በመመሪያው መሰረት የሚመሩ አማኞች ካሉ አላህ ደግሞ Subhanahu Wa Ta'ala በመጨረሻ ለነሱ ዲን እንደሚሰጣቸው አብስራቸው በማለት መመሪያና ብስራት ላከላቸው ማለት ነው እና ይሄንን አይነት መመሪያ ለነብዩላህ ሙሳና ለሃሩን ሰጠናቸውና በዚህ መሰረት ተከታዮቻቸው ኢባዳቸውን እንዲቀጥሉ አስቻልናቸው ይላል። ወቃለ ሙሳ እና ነብዩላህ ሙሳ ደግሞ ከዚህ በመቀጠል አሉ። ረበና ጌታችን ሆይ ኢነከ አተይተ ፊርዓውነ ወመላአሁ ዚነተ ወአምዋለን ፊል ሀያቲ ዱንያ። እንግዲህ ብዙ አመታት ከተፋለሙና ከታገሉ በኋላ ፊርዓውንና አብረውት ያሉት መኳንንትና መሳፍንቶች ምንም እንደማያምኑ ተረዱ። ከይዘታቸውና ከሂደታቸው ማለት ነው። ትግስታቸው ተሟጠጠ። እነዚህ ሰዎች ያምናሉ ማለት ዘበት ነው እና እነሱን ይልቁንስ ልታስወግዳቸው የእነሱ ታሪክ ብዙ ሰው ሊመክር ይችል ነበረ በማለት ለጌታቸው አቤት አቀረቡ ማለት ነው። ልክ እንደ ነቢዩላህ ነው። ምናሉ ረበና ጌታችን ሆይ እነከ አተይተ ፊርዓውነ አንተ ይህንን ፊርዓውን የተባለውን አምባገነን ወመላአሁ አብረውት ያሉትንም ደግሞ ሹማምንቶች እና ከበርቴዎች ዚነተን ወአምዋለን ፊል ሀያት ዱንያ የተለያዩ ሽልማቶችንና ጌጣጌጦችን እንደገና ደግሞ በዚች በቅርብ ህይወታቸው የሚንበሻበሹበትና የሚደሰቱበት የሆነ ሰፊ ሀብትን ለገስካቸው እና በዚህ እንግዲህ በሰጠሃቸው ኢኮኖሚ እየተደገፉ ነውና እኛን እያጠቁን ያሉት ረበና ጌታችን ሆይ ሊድሉ አንተ ቢድል ይህን እኮ የሰጠሃቸውን ጸጋ አንተን ሊያመሰግኑና ሊገዙበት ሳይሆን ከአንተ መንገድ ለማደናቀፍና ወዳጆችን ለማጣት እየተጠቀሙበት ነው ያሉት። በመሆኑም ረበና ጌታችን እቅሚስ አላ አምዋሊህም ይህንን የሚኮሩበትንና የጠገቡበትን ገንዘቦቻቸውን አውድምባቸው፣ ኢኮኖሚያቸውን አንኮታኩተው አሉ። አንድ መንግስት ኢኮኖሚው ተወደቀ፣ ያው አከርካሪው ተመታ ማለት ነውና። ወስዱደ አላ ቁሉቢህም እንደገና ደግሞ በልቦናቸው ላይ ጥንካሬና ጭካኔን ጨምርባቸው አሉ። ማለት እንግዲህ የኢኮኖሚያቸው ሲወድቅ እውነትም ይሄ ሰውዬ የሚለው ነገር እውነት ነው፣ አላህ ተጣልቶን ነው መሰለኝ በማለት ወደ ኋላ እንዳይመለሱና እንዳይዳዱ ድርቅና ስጣቸው ካሁን በኋላ አሉ። ፈላዩ ሚኑ ሐታ የረው ለአዛብ አሊም ያንን ያዘ እና አሳማሚ የሆነውን ቅጣትን እስከሚያው ድረስ እንዳያምኑ አድርጋቸው። አንተ እንግዲህ በዚሁ በትዴታቸው ከዘለቁ አስከፊና አሰቃቂ የሆነ ቅጣት ሰጣችኋለሁ ብለሃልና ያንን የቅጣት ቀጠሮህን እስከሚደርስና እስከሚያው ድረስ እንዳያምኑ አድርግና ለዛው ለቅጣታቸው ዳርጋቸው በማለት ረገሟቸው ማለት ነው። ይህን ያሉበት እንግዲህ ምክንያቱ ለምንድን ነው? መጀመሪያ የተላኩት ሰዎችን ወደ ትክክለኛና ወደ ቀና መንገድ ለማምጣት ነበረ። ብዙ ሙከራ አደረጉ። በመጨረሻም ግን አላህ ሂዳያ ይስጣችሁ እያሉ ትግላቸውን መቀጠል ሲገባቸው በተገላቢጦሽ እንዳውም ገንዘባቸውንም አውድመባቸው፣ ልባቸውንም የድሳ አድርቅና እምነት እንዳይቀበሉ አድርጋቸው ማለት ተቃራኒ አይሆንም እንዴ? እንዳምኑ ይባላል እንጂ እንዳያምኑ ብለው እንዴት ይናገራሉ የሚል ጥያቄ ሊያስነሳ ይችላል። ይህን ያሉበት እሳቸው አንደኛ በተጅሪባ አንድ ሰው በቅናት አንድ ነገር ውጤቱን ይደርስበታል ማለት ነው። እንደሚባለው ወደ 50 አመት የሚሆን ነው እነዚህ ሰዎች ጋር ጭቃጭቁ የኖሩት። 50 አመት ድረስ እንግዲህ የሚያምንና የማያምን ሰው ይታወቃል በይዘትና በሂደቱ። ከዛ አቋያ በጥናታቸው እነዚህ ሰዎች የማያምኑ መሆናቸውን አውቀዋል ማለት ነው። በሁለተኛ ደረጃ ደግሞ በወህይ አላህ አሳውቋቸዋል ይባላል። እነዚህ ሰዎች የማያምኑ መሆናቸው ስለተጠቆመላቸው እንግዳውስ በቃ አንድ ጊዜ መቼም አያምኑም፣ አሁንም በዛው በድርቅናቸው ገፍተው እዛው ለወጥመዳቸው ይግቡ በማለት እርግመታቸውን ተነዘሩ ማለት ነው። በዚህ ምክንያት እንጂ ሂዳያቸውን ከልብ መቀበል ቢፈልጉ ኑሮ ደስታውን አይችሉትም ነበረ። ግን እንደማይቀበሉ አውቀው በቃ አረቡም እንግዲህ ያው የመረጡትን ጥፋት አድርግላቸው እንደማለት ያህል ነው። ቃል ቀዲ ኡጂበት ዳዕወቱኩማ እና ነቢዩላህ ሙሳ በዚህ አባባላቸው ያልተሳሳቱ ለመሆናቸው አላህም ደገፈና አረጋገጠላቸው። እሳቸው ይህንን አሁን የተባለውን ዱዓ ሲያነቡ ወንድማቸው ደግሞ ከጎናቸው ቁመው አሚን ይሉ ነበረ። ስለዚህ መራቂና አሚን ባይ ተደጋጋፊ ናቸው። ለአንድ ጉዳይ ነውና ሁላቸውም የሚረባረቡት። ሁለቱም ዱዓ እንዲያደረጉ አድርጎ መልሱ ላይ ለሁለቱም ሰጠመል እና ይሄ አቤቱታችሁ ወይም ጸሎታችሁ ተቀባይነት አግኝቷል ሰምቻችኋለሁኝ አላቸው። ፈስተቂማ እና የጥላታችሁን ጉዳይ እንዳላችሁት አደርግላችኋለሁ፣ እናንተ ግን በሰጠኋችሁ መመሪያ መሰረት ቀጥ በሉ፣ ወዳና ወዲህ እንዳትዛነፉ። ወላ ተተቢዓኒ ሰቢለ ለዚነ ላ ያለሙን እውቀተ ቢስ የሆኑትን የደንቆሮዎችን አስተሳሰብና መንገድ እንዳትከተሉና እናንተም ተሳስታችሁ ለእነሱ አይነት ጥፋት እንዳትዳረጉ ተጠንቀቁ እንጂ የእነ ፊርዓውንን ነገር በቃ እንዳላችሁት አደርግላችኋለሁ በማለት መልስ ሰጣቸው ማለት ነው። እና ቅድም እንዳልኩት አሁንም ይኸው ነቢዩላህ ሙሳና ሀሩን የሚያህል ሰው ፈስተቂ ማለት እናንተ ትልቅ ሰዎች ናችሁና ወዳጆች ናችሁና እንደፈለጋችሁ ፈርጥጦ አላላቸውም። ቀጥ በሉ በተሰጣችሁ መመሪያ መሰረት ወላ ተተቢዓኒ እና በዛ በሸሪያው መስመር ቀጥ ብላችሁ መጓዝ አለባችሁ እንጂ የማያውቁትን የማሐይሞቹን መንገድ ተከትላችሁ እንደ ካፊሮችና እንደ ሙናፊቆቹ ዝም ብላችሁ እንዲያትናኙና እናንተም ተመሳሳይ ጥፋት ላይ እንዲያትወድቁ በማለት አስጠነቀቃቸው ማለት ነው። وجاوزنا ببني إسرائيل البحر فأتبعهم فرعون وجنوده بغيا وعدوا حتى إذا أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين الآن وقد عصيت قبل وكنت من المفسدين فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون وجاوزنا ببني اسرائيل البحر باسرائيل ذروچ بحر نبي الله موسى ይዘዋቸው እንዲሻገሩ አደረግነ ይላል። ማለት ያው የታቸው ተከታዮች ሆኑት የእስራኤል ተወላጆች በሌሊት በመስጠር ጥሪ አድርገውላቸው ነብዩ አላህ ሙሳ ከዚህ ከተማ ወጥተን መሄድ አለብን አሉና ወደ ባህሩ ሰዊስ ወደሚባል ቦታ ይዘዋቸው አመሩ። እና እዛ ባህሩ አካባቢ ሲደርሱ ጥላት ደሞ ከኋላ አመልጠው ሄዱ በማለት ኃይሉን አንድ ጊዜ ከተታውጆ እየተርመሰመሰ ተከተላቸው። ከፊታቸው ያለው ባህር ሲደርሱ ከኋላ ጥላት ከፊት ባህር በጣም እንግዲህ ደነገጡ እና ተጨነቁ። እና እና ለሙድረኩን እነዚህ እኮ ደረሱብን ወዴት ነው መንገባው ይያሉ ሲጨነቁ ነብዩላህ ሙሳ አይዟችሁ ጌታዬ መውጫ መንገዱን ይከፍትልናል አሉ። እንዳሉትም ወዳውኑ አንድርብ ያሳከለ ባህራ በዘንግ ባህሩን መታው በማለት ትዛዝ ደረሳቸውና በዘንጋቸው ባህሩን እንደዚህ ሲመቱት ለሁለት ተከፈለና እኩል ወደ ላይ እኩል ወደ ታች ጋራ ተራራ መስሎ ማዕበሉ ቆመ። በመሐከል ግን ክፍት የሆነ አስፋልት የመሰለ መንገድ ተከፈተና እነዚያ እስራኤላውያን እስከ 70,000 ይገመቱ ነበር ብዛታቸው ይባላል ወዳውኑ ምንም ልብሳቸው እንኳን ሳይረጥብ እንዱ እንዳለ በሰላም ተሻግረው ወደ ማዶ ደረሱ። ጥላቶቻቸው ወዳውኑ እነሱን ተክተው ሲመጡ መንገድ ተከፍቶ እነሱ ተሻግረው በሰላም ወደ ማዶ ደርሰው ሲያዩ ተደናገጡ ማለት ነው። ደፍረው እንዳይገቡ ያ እንደ ማዕበል እንደእንጨት ቆሞ የሚጠብቀው ማዕበል ይደፋብናል ብለው ፈሩ። እንዳይተው ደግሞ ጌታነን የሚሉ መሪዎች ስለሆኑ እንዴት እነሱ የተሻገሩትን ፈራችሁ ሊባሉ ሆኑ። ብዙ ታጥማሙና ታሰቡ በኋላ ግን መግባትን መረጡና እንዲገቡ ተደረገ ማለት ነው። ፈአትባሁም ፊርዐውኑ ወጅኑዱሁ እና ከማናን እሺ በማለት እንደ ነብዩላህ ሙሳ አሱን ተሻግሮ ሊያጠቃ ፊርዐውንና ሰራዊቱ ተከታትለው ገቡ። በግየን ወአድወን እና ይሄ ደግሞ በባህር ውስጥ ገብተው ለመሻገር ያበቃቸው ያስገድዳቸው ነገር ኑሮ አይደለም። በበግ በግፍና በጥላቻ ስሜት እነ ሙሳ እንዴት አመልጠው ያለ ፈቃዳችን ተሃገር ይሄዳሉ ብለው ግፍ ለመፈጸም እንጂ ቢተው ኑሮ ምንም የሚያሰጋቸው ነገር አልነበረም ማለት ነው። እና ሰው እንግዲህ በበግ በሚያረግበት ጊዜ በሰው ላይ ጥላቻ ሲያድርበትና የበላይነት ሲሰማው የማያደርገው ነገር የለም ማለት ነው። አለበለዚያ ከተማችንን ለቀው ይደዋል እንዳቻቸው ተዋቸው ብለው አርፎ ቢቀመጡ ኑሮ እንደ አይነት መከራ ውስጥ ባልገቡ ነበር። ግን በጥጋብ ስሜት እና ወላይ ለሽርዚ መቱን ቀሊሉን ወይ እነሁ ለና ለጋይዙን ወይ እና ለጀሚዑን ሀዚሩን እንደሚለው በሌላው ቦታ እነዚህ ፍኝ የማይመሉ ጥቂት ፍሬዎች ሁለት ፍሬ የሆኑ ጥላቶች እኛ የበቃ የነቃ ከሆነው ሀይላችን ከኛ እጅ እንዴት አምልጠውና ኮብለው ይሄዳሉ ጎበዝ ወዳውኑ አሁኑ ይዘን አምጥተን ለፍርድ ማቅረብ አለብን በማለት እየተደናፉ በጥጋብና በትዕቢት ነው እየተቀነጠሩ የተከተሏቸው ማለት ነው። እና ሐታ ኢዳ አድረከው ልገረክ ፊርዐውን እስከ ሰራዊቱ እዛ ማዕበል ውስጥ ገብቶ የውሃ ማጥረቅለቅ በሚደርስበት ጊዜ ልክ እሱ መሀል ገብቶ ወደ ማዶ ለመሻገር ሲቃረብ ከኋላ ሰራዊቱ ክተት ብሎ ገብቶ ሙሉ በሙሉ እንግዲህ ማያመልጥበት ደረጃ ላይ በሚደርስበት ጊዜ በላው ላይ እንደ ጋራ ተራራ ቁሞ የነበረው ማዕበል ወደ እነሱ ሸርተት ብሎ ማዘንበል ጀመረ። የዛ ጊዜ እንዳለቀላቸው ተረዱና በተለይ ፊርዐውን በጣም ቀልጣፋ ስለነበረ ነገሩን በእምነት ለመቋቋም ሞከረ። ምን አለ? ቃል አመን እኔ አምኛለሁኝ አለ። ሌላ መንገድ ማምለጫ እንደሌለ ስላወቀ ማለት ነው። እና እንግዲህ አመንቱ ቢላሂ ወረሱሊሂ ወኩቱቢሂ ምናምን የሚለውን እስከሚቆጥር ፋታ ስለማይሰጠው ባጭር ቃል አመንቱ አለ ዝም ብሎ ያው አላህ መቼም ሙራዴን ያውቀዋል በማለት እና ደግሞ ዘርዘር ካላደረግኩት አይቀበለኝ ይሆን እንዴ በማለት ሰጋና መዘርዘርም ተገደደ። በዛች ባለች ውጪ እና ያመንኩት በመንድ ነው አነሁ አይል አምር ወሸን ቁም ነገሩ አለ። ላኢላሃ ኢለለዚ አመነት ቢበኑ እስራኤል የእስራኤል ዘሮች አመኑበት የሆነው ኃይል ካልሆነ በስተቀር አላህ ማለቱ ነው ምንም በዚህ ዓለም ላይ አምልኮት ሊከተው የሚገባ እውነተኛ አምላክ የለም እና ይሄንን ተቀብለዋለሁኛ ነው ወአነ ሚነል ሙስሊሚን ዛሬ ከዚህ ቀውጢ ልውጣ እንጂ ከዛሬው ዓለት ጀምሬ እኔ ከመጨረሻው ድረስ ለአላህ ከሚታዘዙትና ከሚገዙት አገልጋዮቹ እንደምሆን ነው በማለት ቃል ገባ እና እንግዲህ ሶስት እምነት ቃል አደራርጎ ተናገረ ማለት ነው መጀመሪያ ባጭሩ አመንቱ አለ ሁለተኛ ደግሞ አነሁ ላ ኢላሀ ኢለላዚ አመነት ቢሂ በኑ እስራኤል የእስራኤል ዘሮች ያመኑበት ከሆነው ጌታ በስተቀር ሌላ ምንም አምላክ የለም በማለት አረጋገጠ በሶስተኛ ደረጃ ደግሞ ወአነ ሚነል ሙስሊሚን ወደፊት ደግሞ ታፈርሳለህ ተብዬ ተቀባይነት አላለሁ ብሎ በመስጋት ለዛሬው ብቻ ተቀባይነት ላገኝ እንጂ ለወደፊቱ ከሙስሊሞች እንደምሆን ነው በማለትም ቃል ገባ ይህ ሁሉ ቢልም ግን ተመሸበት በኋላ በመሆኑ አላህ ስብሓነሁ ወተዓላ ሊቀበለው አልሻም ማለት ነው ምናለው አልአን አትኡሚኑ ልአን ያ ሙጅሪም አለው አሁን ወጥመድ ስትገባ እጅ ተፍንጅ ስትያዝ ነው እንደ የምታምነው አምሳ ዓመት ያህል ስትለመህ የቆየኸው ለዚህ እኮ ነበረ አሁንማ ካለቀልህ በኋላ እንደታምናለህ ወቀድ አሰይተ ቀብሉ ካሁን ቀደም ነቢዩላህ ሙሳና ሀሩን ተልከው ከመጡባት ዕለት ጀምሮ ብዙ ዓመታቶችን በአመፅና በጥጋብ አሳልፈህ አሁን ግን እጅ ተፍንጅ ስትያዝ አመንኩኝ ማለት ጀመርክ ይለዋል ወቁንተ ሚነል ሙፍሲዲን እና ከአጥፊዎቹ ከአረመኔዎቹ ሁነህ ዲኔንም ህዝቤንም ስትጨፈጭፍ ከቆየ በኋላ አሁን እንደገና በመጨረሻዋ ደቂቃ እንደገና በብልጣ ብልጥነት አመንኩኝ ብለህ ከአደጋዋ ልታመልጥ ነው የምትሞክረው ፈልየውመ ኑነጂ ከቢበደኒከ ሊተኩነ ሊመን ኸልፈከ አያ በዛሬው ዕለት ይችን የእምነት ቃል ስለተናገርክ ከነ ህይወትህ ሳይሆን የማድንህ ተዋውቀናልና አለው ተባህሩ ለመውጣት ፈልገህ ከሆነ አስከረንህን በዲንህን ነው የምናወጣ ሩህህ ልትወጣ አትችልም አለው ማለት ነው እና ሰዎች እንግዲህ መቀጣጫ እንዲሆኑና ለወደፊት ያንተ አይነት ጥጋበኛ እንዳይነሳ ፊራውንን ያያያል እንዲባል ከተፈለገ ሰውነትህን በዲንህን አወጣ ይሆናል ከውሃው አለበለዚያ ከነ ህይወት መዳን ዘበት ነው አለው ማለት ነው እና አስከረንህን የማወጣውም ለምንድን ነው አንተን ለመውደድ ወይም ዱዓን ለመቀበል ሳይሆን ሊተኩነ ሊመን ኸልፈከ አያ ካንተ በኋላ ለሚመጡት ህዝቦች መከታጫና ተአምር ምልክት እንድትሆን ነው አለበለዚያ ዝም ብሎ ውሃ ውጦ ከቀረ ፍራኦን እኮ በጣም ጥበበኛ ነው በተዘዋዋሪ በሰረገላ ሌላ አገር ህዝቦ ይሆናል እየተባለ ምክንያት እንዳይፈጠር እንደ አስከረን አይተ ነው ተብሎ እንዲረጋገጥብህ አስከረንህ ይወጣል አለ ወኢነ ከሲረ ሚነናስ አን አያቲና ለጋፊሉን ከሰዎች አብዛኛዎቹ ከእኛ ተአምሮችና ምልክቶች ወይም አንቀጾች የዘነጉ ናቸውና አንተን መቀጣጫ በማድረግ ለወደፊት የሚመጡትን ህዝቦች መመከሪያና መመሪያ አረጋለሁ እንጂ አለበለዚያ ከነ ህይወት መዳን ማለት ዘበት ነውና አጉል አትለፍልክ ተባለ ማለት ነው። እንደሚባለው ጅብሪልም ነበረ በወቅቱ ይሄንን የእምነት ቃልም በሚናገርበት ጊዜ ወዳውኑ ጭቃ አንስቶ አፉን መረገው ይባላል። አላህ መቼም አዛኝ ሩህሩህ ነውና በዚህ በትንሿም ደቂቃ ቢሆን ከልቡ ከሆነ ሰውዬ ይቀበለ ይሆናል በማለት የነብዮች ተቅርብ ተባባሪ በመሆኑ ከዛሬ ሲያበቅና ሲያደርግ ቆይቶ አሁን ሊድን ነው የታባቱ አለና አሁን በጭቃ መረገው ይባላል። ግን አላህም ስብሓነሁ ወተዓላ ይህ ነገር የጭንቀት እንጂ ከልቡ አለመሆኑን ስላወቀ ውድቅ አደረገበት ጥያቄው። ወለቀድ በወአና በኒ እስራኤል ሙበወአ ስድቅ ወረዘቅናሁም ምን ጠይባት ፈመክተለፉ ሐታ ጃአሁም ልዑልም እነ ረበከ የቁዲ በይነሁም የውመ ልቅያመት ፊማ ካኑ ፊህ የኽተልፉን فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين ولا تكونن من الذين كذبوا بآيات الله فتكون من الخاسرين إن الذين حقت عليهم كلمة ربك لا يؤمنون ولو جاءتهم كل آية حتى يروا العذاب الأليم ولقد بوأنا بني إسرائيل مبوأ صدقين በእውነት የእስራኤልን ዘሮች በጣም የተከበረ ቦታ እንዲኖሩና እንዲሰፍሩ አስቻልናቸው ከዚያማ በኋላ ይላል። እንግዲህ ፍራኦንና አብረውት የነበሩትን ሹማምንቶች እንዲሁም ጦር ኃይሉን እንዳለ ካወደምኩና ካንኮታኮትኩት በኋላ ያችን የለማችና የበለጸገች ውብ ከተማቸውን እስከ ቤት እስከ ንብረታቸው እስከ ማዕረግ እስከ ዙፋናቸው እስራኤሎች እንዲረከቧትና በዛ እንደገና የቅንጡ ኑሯቸውን እንዲመሩ አስቻልናቸው ለዘመናት የተገፉና የተጨቆኑት ህዝቦች እንደገና ከባርነት ወደ ጌትነት መጡ ማለት ነው። ወረዘቅናው ምን ጠይባት እና በዛ አካባቢ ከሚፈጅ ከተዘጋጁት ጣፋጭና አስደሳች ከሆኑ ምግቦችም ለገስናቸው። ሀገሪቱ እንግዲህ አትክልታማና ለምለም ነበረችና እነሱ ያለሙትና አትክልትና አዝመራ እነዚህኞቹ ዘወር ብለው ያለምንም ልፋትና ድካም ወዳውኑ እንዲዘለቅቁ ተደረገ ማለት ነው። ተመክተለፉ ሐታ جاءهم العلم እነዚህ በኒ እስራኤሎች ደግሞ በሃይማኖት ጉዳይ አልተለያዩምና አልተጨቃጨቁም ወጣኝ የሆነ ዕውቀት እስከሚመጣላቸው ድረስ ይላል። የሚያሳዝነው የሰው ልጅ እንግዲህ ባለፉት ስህተት እንደገና አይመከርም። እሱ ደግሞ መልሶ ወደ ጥጋብ ይመጣና ያንን የጥላቱን ታሪክ ይደግማልና ያድሳል ማለት ነው። እኒህ ፊራውን እነዚህ እስራኤላውያን እንግዲህ ፊራውን ቁም ስቅላቸውን አሳጥቶ መከራ አብልቷቸው የነበረውን ሰውዬ አንኮታኩና አውድቆ የሱን ቤትና ንብረት ሀገርና ስልጣን አስጨብቋቸው ለዘላለም በደስታና በክብር ቆይተው ታለ። ከዛ በምን ምክንያት ነው ይሄን ነገር ያገኙት? ነብያቶችን በመቀበልና በመከተል ካፊሮችን በመቃወም ነበር። እነሱ ግን እንደገና ሌሎች ተከታይ ነብዮች ሲመጡላቸው ደግሞ ልክ እንደ ፊራውን ሆኑና እኩሉ እንቀበለው ሲል ሌላው የለም መቀበል የለብንም እያሉ መጓተትና መጨቃጨቅ ጀመሩ። እነሱም ደግሞ በተራቸው ማለት ነው። መጀመሪያ ያውቀቱ ከመምጣቱ በፊት ነብይ ከመጣ ያው የነብይን ጥቅም አውቀናልና እንቀበላለን እያሉ ነበር ሁላቸው በጉጉት የሚጠብቁት። ሲመጣ ግን እንደ ተመኙት ሳይሆኑ ያው የተለያዩ ስልጣንና እንትን ጥቅም ያላቸው ሰዎች ይሄ ነብይ ሊሆን አይችልም እያሉ እኩሎቹ ሲክዱ ሌሎቹ ሊሆን ይችላል እያሉ ሲያምኑ መጨቃጨቅና መጓተት ተፈጠረ ማለት ነው። እና ደግሞ ይሄ ኺላፉ የመጣው ያውቀቱ ወይም አዲሱ እምነት ሲመጣላቸው ነው። ከዛ በፊት በጃሂልያ ይያሉ ቢከራከሩና ቢጣሉ ያስገርም ነበር። አንድ ወጣኝ የሆነ መመሪያ ሲመጣ ግን ሁሉም ተጠቃሎ አቁል ለመቀበል መቻል ነበረበት እንጂ ግልጽ የሆነ ዕውቀትና መመሪያ መጥቶ መጨቃጨቅና መከራከር ባላስፈለገ ነበር ማለት ነው። ኢነ ረበከ የቅዲ በይነሁም የውመል ቂያማ እና በእንዲህ አይነቶቹ ተጨቃጫቂዎች መካከል አላህ በዕለተ ትንሣኤ ውሳኔ ይሰጣቸዋል። ያው እንግዲህ ለምሳሌ ነብዩ መሐመድ ሲመጡ የነ ሙሳን ታሪክ በዛ መልክ የሚያውቁ ሰዎች ነብዩንም መቀበል አለብን ማለት ሲገባቸው ጥቂቶቹ እንቀበል ሲል ብዙዎቹ ደግሞ የለም ይመጣል ተብሎ የተነገረለት ይሄ እኮ አይደለም በማለት ችግር ፈጠሩ ማለት ነው። እነዚህ እንግዲህ በመሐመድ ጉዳይ የሚከራከሩ የሆኑት የውመል ቂያማ አላህ ሱብሓነሁ ወተዓላ ፍርድ ይሰጣቸዋል። ፊማ ካኑ ፊህ የኽተሊፉን ይከራከሩና ይጨቃጨቁበት በነበረው ነገር ማንኛው ስህተተኛ ማንኛው ትክክለኛ እንደሆነ የመጨረሻ ውሳኔ እንሰጥበታለን ይላል። فإن كنت في شك مما أنزلنا إليك يا محمد ودان تكاورن بالله ممريها أن تلقمو بمترا ترليك وانكلا من البعض إيه من نجر تاري كله الله سبحانه وتعالى يرقب قطعونك مهونون متترا ترك وانك فاسأل الذين يقرؤون الكتاب من قبلك كانت بستفيس كدسان متعفوشن يميان بوسن سوش كيك انها تردع يعني انجري نجري هالو تاريكم بمجبا مالكم يهن تاريك دمو بتج أماري ما ترجع لما الرقاقات يفدلكن دوانا ርጣሪያን ለማጥወገድ የተውራትና የእንግሊዝ ባለቤት የሆኑትን ሊቃውንቶችና ምሁሮች ይዲያ አነጋግራቸውና ያልኩ ነገር ሁሉ እንዳልኩ መሆኑን አረጋግጥ ይላል። والله لا اسال احد غيرك قالوا ይባላል። ካንተ የበለጠ ነጋሪና አስተማሪ ማን ሊኖር? አንተ የነገርከኝን ተጠራጥሬ እንደገና ከጥላቶች ያየ መረጃ ሰበስባለሁ። በቃኝ አንተ የነገርከኝ አሉ ይባላል። لقد جاءك الحق من ربك እና እንግዳውስ ከጌታ ቁልጫለው እውነት መጥቶልሃል ምንም እንደማያጠራጥር የሆነው ቁም ነገር ተነግሯል ማለት ነው። ፈላተኩነ ሚነል ሙንተሪን ወደፊትም አንተ እኔ በመነግረህና በማሳውቀ ነገር ከተጠራጣሪዎች እንዳትሆን። ለነገሩ እንግዲህ መብት ለመስጠት ነው። ይሄ እንግዲህ አላህ ከሱ የበለጠ ነጋሪና አስተማሪ እንደሌለ ያወቀ እኔ ነግሬሃለሁኝ ከዚህ በኋላ ማንንም መጠየቅ የለብህም ማለትም ትቶ እኔ ነግሬሃለሁ። ይሄ ነገር ተጠራጣሪ ደግሞ በሌላ መንጭ አጣራውና ባለሙያዎችንና ባለቤቶችን ጠይቅ ማለቱ አንድ ተማሪና ተመራማሪ የሆነ ሰው ከተለያዩ ምንጮች መረጃ ለመሰብሰብ መብት መሰጠት ያለበት መሆኑን ለማስተማር ነው አላህ እንጂ ከሱ የተሻለ ነጋሪ ኑሮ አይደለም። እና አንድ ተማሪ በእኔ ብቻ ተማር ማለት የለበትም። አንድ አስተማሪ እሱ የሚችለውን ይናገራል። ከዛ በኋላ ደግሞ የሚያልቆን ነገር የበለጠ ለማረጋገጥና ለማስፋፋት ከኔ የተሻሉ አስተማሪዎች ካሉ ሂድና ጠይቅ ብሎ መብት መስጠት አለበት እንጂ ያለኔ ፍቃድ ሌላ ቦታ ሄደ ተተማር ከረግም ያለው በረካን ቀምቻለሁ የሚባለው አነጋገር ከንቱ መሆኑን ለማሳየት ነው። አላህ Subhanahu Wa Ta'ala ሌሎችን እየጠይቅ የሚላቸው ነብዩን ማለት ነው። ያውም በከሱ ወደ ፍጡር ማለት ነው። እሱ እንግዲህ አላህ Subhanahu Wa Ta'ala ከማንም የበለጠ አዋቂና አስተማማኝ ነው። ግን እንደገና ዑለማው በኒ እስራኤል ነው እየጠይቅ ማለቱ ስለዚህ ጉዳይ በተወሰነ ደረጃ ነው ባለቤት ናቸው የሁዶቹ ያፈቃል ታሪኩን እነሱ ነው እየብትጠይቅ እኛ አልኩን ነገር የበለጠ የተጨማሪ መረጃ ልታገኝ ትችላለህ አሁን በአንተ ቁርአን ብቻ የተነገረው ሳይሆን በእነሱ መጽሐፍ የተጻፈውን ጥቅሱን ይነግሩሃልና ማለት ነው። እና ይህ ትልቅ ትምህርት የሚሰጥ ነገር ነው። በሀገራችን በተለምዶ አንድ ሰው አንድ ሸህ ወይም አንድ አስተማሪ ዘንዳ የጀመረ እንደሆነ ከዛ በኋላ እድሜ ልኩን እዛ ዝም ብሎ ሲጀማጀም እንዲቆይ ያደርጉታል። የተለያዩ እውቀቶችን እንዳይቀስም ከአንድ ቦታ ነው ሌላ ቦታ ተፍሲር፣ ሌላ ቦታ ፊቅህ እየሄደ በተለያዩ ሙያ እውቀትና ችሎታ ያላቸውን ሰዎች መጠቀም ሲገባው ምንም የማያውቅ የሆነ እንደሆነ ትንሽ ፊቅህ የሞከረው ሸህ በቃ በረካው ጋር እኛ ጋር ዝም ብለህ ይበቃሃል፣ ከእኛማ ሄደ ሌላ ቦታ እንትን ታርግ በቃ ረግመናል እያሉ በማስፈራራት ሰውን መድከሙ መልፋቱ ሳይቀር እውቀት እንዳያገኝና ችሎታውን እንዳያስፋፋ ያደርጋሉ ማለት ነው። ያ አድራጎት የሰዎችን እድል መገደብና እውቀትን ማጥበብ ተቀባይነት የሌለው መሆኑን አላህ ያሳየናል በዚህ አያት ማለት ነው። ولا تكونن من الذين كذبوا بآيات الله በአላህ አንቀጾችና ቃላቶች ወይ ሙዕጂዛዎች ካስተባበሉትም እንዳትሆን ይላል። ብዙዎቹ ሰዎች እውነትን ያወቁ ግን የአላህን አንቀጾችና መመሪያዎች ለመቀበል ባለመፈለጋቸው ያስተባብላሉና ከነሱ አንተም እንዳትሆን። فتكون من الخاسرين የአላህን አያቶች ወይም አንቀጾችና መመሪያዎች የታዱና ያስተባበሉ የሆኑ ሰዎች ተከታሪዎች ነውና የሚሆኑት አንተም የነሱ አባል ሆነህ ሲሳራው ውስጥ እንዳትካፈል ተጠንቀቅ ይላል። እነዚህና ሐቀት አለይም ከሊመቱ ረብከ እነቱ ከመጣላቸው በኋላ የሚያስተባብሉ የሆኑት ሰዎች የአላህ የቅጣት ውሳኔ ቃል የተረጋገጠባቸው ናቸው እና በመሆናቸውም ላይኡሚኑን ከዛ በኋላ የፈለገውን ሁሉ ቢነግሯቸውና ቢመክሯቸው አያምኑም። መጀመሪያ አላህ ልግመኞች መሆናቸውን ተንኮለኞች መሆናቸውን ስለደረሰባቸው ለቅጣት መድቧቸዋልና 10 ጊዜ ከዛ በኋላ ቢነግሯቸው የመቀበል እድል የላቸውም ማለት ነው። ስለዚህ ይሄም እንግዲህ በጣም ሊጠነቀቁት የሚገባ ነው። ሰዎች አንድ ጠቃሚ ነገር ሲመጣ ያን ነገር ጠለቅ አድርገው ማየትና ማገናዘብ ሲገባቸው አስቀድመው ግን ሩጠው እንደው ዝም ብለው በስሜትና በግብታዊነት ይቃወማሉ። አንዴ ከተቃወሙ በኋላ ግን አላህ ይቀየማቸዋል፣ ከዛ በኋላ እድሉን ይዘጋባቸዋል ነው የሚለው። ማንንም ማናቀው ነገር በሚመጣ ጊዜ መልስ ከመስጠት በፊት በሚገባ ረጋ ብሎ ማስተዋልና መረጃዎችን ማገናዘብ ያስፈልጋል ማለት ነው። ከዛ በኋላ ነው መካዲን ማመን መምጣት ያለበት እንጂ እኔ ከማቀውና ከለመድኩት ውጪ የሚመጣ ነገር ሁሉ በሙሉ ባጥል ነው ብሎ ሩጦ አቋም መውሰድ አላህ ጋር ያጋጭና በመጨረሻ መመለሻው ወይም ማጣፊያው ያጥራል ማለት ነው። ወለው ጃአቱን ኩሉ አያቲን ሐታ የረው ልዓዛብ አልአሊም እና እንዲህ አይነቶቹ ከሃዲዎች ከዚያ በኋላ ተአምር ወይም ምልክት የተባለው ሁሉ ነገር ቢመጣላቸው በመጨረሻ ታማሚና አስፈጣቂ የሆነውን ቅጣት እስከሚያውቅ